16ኛው የአድዋ ድል መታሰቢያ በዓል ዛሬ በመላው ኢትዮጵያ ተከብሯል። የአድዋ ድል ለኢትዮጵያ ብቻ ሳይሆን ለመላው ጥቁር ሕዝብ መኩሪያና የነጻነት ትግል አርአያ ለመሆን መብቃቱ የሚታወቅ ነው። በዓሉ በአዲስ አበባ የአድዋ አደባባይ በይፋ ሲከበር በስፍራ የተገኘው ወኪላችን ታደሰ እንግዳው የሚከተለውን ዘገባ ልኮልናል። ለበዓሉ መታሰቢያ ዛሬ ከንጋቱ 12 ሰዓት ላይ 21 ጊዜ መድፍ ተተኩሷል። አባታ ዘጠነኛው ክፍለ ዘመን መጨረሻ የአውሮፓ ተስፋፊዎችና ወራሪዎችን በመመከት የጥቁር ሕዝቦችን የነጻነት የድል ችቦ የተለኮሰበት የአድዋ የድል በዓል አከባበር ከጊዜ ወደ ጊዜ ትኩረት እየተነፈገው መምጣቱን ወጣቶች ዛሬ በቁጭት ተናግረዋል። በዓሉ የሚገባውን ታላቅነት ጠብቆ ለቀጣይ ትውልድ እየተነገረና በድምቀት መተላለፍ አለበት ነበር የወጣቶቹ አስተያየት። በአድዋ በማይጨውና ከዛም በኋላ የሀገሪቱን ጠላቶች በመፋለም ነጻነቷና ክብሯን ለማስጠበቅ እድሜ ዘመናቸውን መስዋዕትነት ከፍለናል የሚሉት የኢትዮጵያ አርበኞች ደግሞ ዛሬ በእርጅና ዘመናቸው ሀገራችን የሚገባንን ክብር አልሰጠችንም ነው ያሉት። በመጦሪያ ችግርም በረሃብ እየተገረፍንና እየተንገላታን ስለሆነ ድረሱልን የሚል ጥሪ አስተላልፈዋል። ዘንድሮ አሁን ምን ቀምሰው አንድ ብር የለችኝም ኪሴ። አሁን እንዲለብስን ስንወጣ ሰውን መስላችኋለን እንጂ በችግር ነው ያለን። በእውነቱ ጠያቄ መጣ። አሁን ለአንድ ሰው ዛሬ 1000 ብር ይበቃዋል? እኛች 200 ምናምን ተብላ ነበር። ያችም ለአባይ ተብላ ትቆርጣለች፣ በእንግዲህ ቆርጣለች። ምንም ልናገኘው አልቻልንም። ደኔ እንደኔ ምን ነው የምነግረው? ባገኘው ጦሙ ሎሃ ማደር ወዲያ እንደው እንዲህ ልብስን ስንታውን ነው ያው ሞራል ተሰጧችን ሆኖ ነው እያለቅን ነው። በራብ መለመኛ ነው ያደረጉን በስክክለኛ የስ ስለሆነ አሁንም ተመልከቱልን፣ ችግር እየደረሰብን ነው። ለምንድን ነው እንዲህ የሚያደርጉን? ደማችንን አፍሰን ይህንን በጥይት ስመታ ነው አፍንጫዬን የመሰሰኝ። ይህን ሁላ ሰርቼ ለምን ይደርስብኛል? ግን ምናገርሳ ሌላ ነገር ያመጡብኛል። በፍርሃት ነው ያደርነው። እናንተ ቃል አቀባዮች፣ አሁንም ክርስቶስ እናንተ ገ ደሞዝ የለኝ ምን ያል በችግር ነው የምንኖረው። ስለዚህ ለዚህ ለማስታወስ ነው። ግን ለዚህ ለመመዝገብ እኳ እየመረጡ ነው የሚመዘጉ። አድዋ የጥቁር ሕዝቦች ድል እንደመሆኑ ጦርነቱ በተካሄደበት ቦታ ምልክት በማስቀመጥ የታሪካዊ ስቴቱን የቱሪስት መስህብ ለማድረግ ባለፉት 4 ዓመታት የአድዋ ላንድማርክ ፕሮጀክትን ቀርጾ ሲሰራ የቆየው ሰለሞን ግርማ በበኩሉ የበዓሉ አከባበር የተሰጠው ትኩረት መቀነስ አግባብ አለመሆኑን ነው ለዶይቼ ቬለ ያስረዳው። የአድዋ ላንድማርክ ፕሮጀክትን ቀርጾ ባለፉት 4 ዓመታት የቢሮክራሲ ውጣ ውረድ የፕሮጀክቱን ፍጻሜ ያዘገየበት ሰለሞን ግርማ ፕሮጀክቱ ሲጠናቀቅ የሚገኘው ገቢ አሁን በችግር ላይ ያሉ አርበኞችን የመርዳት ዓላማ እንዳለውም በዚህ መልክ አክሏል። የአድዋ ላንድማርክ ፕሮጀክት አንዱ ዓላማው አሁን አድዋ ፋውንዴሽን የሚል ኦርጋናይዜሽን አቋቁም ያለው ይሄ ዓላማው ምንድን ነው? አድዋን ዘላቂ በሆነ መንገድ ለሀገር ጥቅም ማዋል ነው። እነዚህም ለሀገራቸው ሲሉ የህይወት መስዋዕትነት የከፈሉ አባቶቻችን ክብር ይገባቸዋል፣ እንክብካቤ ይገባቸዋል። አድዋ ፋውንዴሽን አንዱ ዓላማው እነዚህን ወገኖች ሰፖርት ማድረግ ነው። ታደሰ እንግዳው ለዶይቼ ቬለ ሬዲዮ ከአዲስ አበባ።